إنه أخلد إلى الأرض إنا يسوي إنجدي إنيا فكاداتين بيهون نورو إلى الله سبحانه وتعالى فزا بتسطو علمنا بتقواه بعبادة وصابدها ودكبتتن يا كبرنا ما أرق إنوات أو نبرا جنسو لزي لتعجبت تلبكوهن والتغنيم لبغنزب تدل لنا ودمريت زكتا ياو غنزب كمريت يميوات آنقر نونا غنزبون سياي قزي يا اللهن آمانا يتسطون علمنا تقواهن ودقون تواهن ልክ እንደ ውሻ አንዲ ቁራሽ ነገር ሲወረወርለት ታፈር ላይ ሄዶ ያንን ለማንሳት እንደሚገመገመው ወደ ታቻሽ ቆለቆለና ተገመገመ ነው የሚለው ወተባዋ የግል ስሜቱን ተከተለ ያቺን ገንዘብ ለማገኘትና ከበርቲ ሆኖ ለመታየት ፈለገና ይሄንን እንግዲህ ያልተጠበቀበትን አፍራሽ ተልኮ ሊፈጽም ተንቀሳቀሰ ማለት ነው ፈመተሉ ከመተልል ከልቢ እና የሰው የምሳሌ እንደ ውሻ ምሳሌ ሆነ ይላል ውሻ እንግዲህ አንድ የሚያስከፋ ነገር ሲሰራ ሲቆጡ ተራ ይሄ ነገር ያስጠይፍብሃል ብለው ቢቆጡት አይሰማም ምላሱን ወደ ውስጥ ሊያስገባና ማለክለኩን ሊያቆም እንደማይችል ሁሉ ይሄም ሰውዬ አላህ Subhanahu Wa Ta'ala ዱዓ አድርጎ ምልክት ያሳየው የሰውዬ ነብይ ነውና አርፋ ተቀመጥ ብሎ እስከነገረው ድረስ ወዳው ማቆም ነበረበት ይሄን ያደረኩት አልመለስም ብሎ ገፋበት ለግል ስሜትና ጥቅሙ ሲል ነው የሚለው ናከመተል ልቀልቢ ልክ እንደ ውሻ ሆነ እንተህሚል አለይ ይልሃል ይውሻ አታለክልክ ብለ ብትቀይ ብትቆጣውና ብታባረረው ይሄ ማለክለኬ ነው ሆኖ ነው ብሎ እንደማያቋርጠው ሆነ ዝም ብሎ ይከተላል አውተትርኩ ይልሃል ዝም ብትለውም ያንኑ ማለክለኩን ይከተላል የሰውየም እንግዲህ መጀመሪያ በቃል አርፈ ተቀመጥ ተብሎ ተነገረው ሁለተኛ ደግሞ አላህ የተቀየመው መሆኑን አውቆ ዝም አለው ኩርፊያ ነው ራሱ ሁለቶቹም እንግዲህ ልብ ቢኖረው ኑሮ የመጀመሪያውን በቃል አትድረስ ብሎ የተነገረው በቂ ነበር ሁለተኛም ደግሞ ያ እንግዲህ ወደ ዱዓ አድርጎ ምናብ ለማየት የሚያስችል የነበረው ክብሩ እየሸሸው ሄደ አላህ ከራማውን ገፈፈው ማለት ነው ዝም ሲለው እንደ ተራሰው አደረገው ያ ሁለቶቹም እንግዲህ ሊገስጡትና ሊመክሩት ሊያስተካክሉት አልቻሉ ዳሊክ መተሉል ቀውም الذين كذبوا بآياتنا እኛ አንቀጦቻችንን ሰጠናቸው በነዛ በተሰጡት መመሪያዎች መጠቀም ሲገባ ያስተባበሉ የሆኑት ወስላቶች ምሳሌ ይሄን ይመስላል የሰውዬ ብቻ ሳይሆን ይሄን የመሰሉ ሰዎች በየሀገሩና በየዘመኑ ይገኛሉ የዑለማ አሱ በመባል የሚታወቁ አላህ የዲን ዕውቀት ሰጣቸው ሲያበቃ ያንንም የዲን ዕውቀት በትክክል ማንንም ምንንም ሳይፈሩ አላህ የሚወደውንና የሚፈቅደውን መስራትና መናገር ሲጠበቅባቸው ለግል ስምና ጥቅም እያሉ የሚያሸበክኩና ያአላህን አንቀጽ እያጣመሙ የሚተረጉሙ ብሎም የወንጀለኞች ተባባሪዎች የሚሆኑ ስላሉ ለነዛ ሁሉ ክፉና አቀያሚ የሆነ ምሳሌ ነው ማለት ነው እና ይሄም ምሳሌ ለብዙ ስተተኞች መገሰጫ ይሆን ዘንድ አፈቅስ ሲልቀሰስ በታሪክነቱ አቅርበውና ለሰዎች አትረዳው ለአለውም የተፈከሩን በዚህ መልክ የሚታሳቱ ሰዎች በዚያ አስተውለው ምናልባት ራሳቸውን ለማስተካከልና ለማረም ይችሉ ይሆናልና አለ ማለት ነው እና እንግዲህ ግለሰቡን ለማጋለጥና ለማዋረድ ለመኮነን ሳይሆን ይሄን ታሪክ ያለፈ ታሪክ ለመጪው ትውልድ ትምህርት እንዲሆን ታስቦ ለወደፊት ሌሎቹ ይመከሩበታልና ይገሰጡበታል ብዬ ነው ያቀረብኩት ነው የሚለው ሳአመተለን ልቀሙ الذين كذبوا بآياتنا እና በአንቀጾቻችን የካዱና ያስተባበሉ ሰዎች ምሳሌያቸው ከፋባቸው ሰው መሆናቸው ቀርቶ ወደ ውሻ ተለወጡ ማለት ነው ውሻ ይመስላል መባል እንግዲህ ሰው ተብሎ ሲያበቃ በጣም አስተቃቂና ሳፋሪ ሁኔታ ነው እንደገና ከውሻም የሚያለከልክ ውሻ ቢቆጡት ማያቅ ማይሰማ ሲባል ደግሞ የባሰ ነው ወአንፍሰውን ካኑ ይዝሊሙን እና እነዚህ እንግዲህ ከማንም በፊት ራሳቸውን የሚበድሉ ግፈኞችና በደለኞች ናቸው በማለት አላህ አሳወቀና አስጠነቀቀ መንየዲላሁ አላህ Subhanahu Wa Ta'ala ለትክክለኛው መንገድ የሚመራው ያው በሰጠው ዕውቀት ሐቅንና ባጢልን ኸይርንና ሸርን ለይቶ በዛ ህይወቱን እንዲመራ ያስቻለው ሰው ፈወል ሙተዲ እድለኛና ትክክለኛ ማለት እርሱ ብቻ ነው ወመኝድሊል እንደገና መመሪያውን ከሰጠው በኋላ በተሰጠው መመሪያ ለመጠቀም ባለመቻሉ ለስተት የታረገው ደግሞ እንደዚህ ሰውዬ ፈውላይከውል ኻሲሩን እንዲህ አይነቶቹ መነሻና መካካሻ ያለው ኪሳራ ውስጥ የገቡ ከንቶችና ጭቦች ማለት እነርሱ ብቻ ናቸው ስለዚህ በየመልክ ሌሎችም በየጊዜው የሚሳሳቱ ስለማይጠፉ የዚህን ሰውዬ ታሪክ በዚህ መልክ ግለጽና አሳውቃቸው ይላል እና የታሪክ ጸሐፊዎች እንደሚሉት ስሙም ፈልሃም ኢብኑ ባዑራ የሚባል ነው ይላሉ በሌላ አባባል ደግሞ ታሪኩን ትንሽ ለወጥ አድርገው የሚያቀርቡትም አሉ በዚሁ በነብዩላህ ሙሳ ጊዜ አንድ የቅርብ ተላላኪያቸው የነበረ ሰውዬ ወደ መዲየን አገር ላኩት ይባላል። የእሳቸውን ሃይማኖት እንዲያስፋፋና እዛ አካባቢ ያሉትን ባለስልጣናቶች አስረድቶ ወደ ዲኑ እንዲጠራ ላኩት። በሚልኩት ጊዜ ይህ መልእክተኛ መዲየን አነበረው ንጉስ ዘንዳ ይሄድና መልእክቱን ይነግራል። እንዲህ ብዬ ነው ሙሳ ልኮይ ነው የመጣሁት ይላል። የግዚ እዛ አካባቢ የነበረው ሰውዬ ባለስልጣኑ በጣም ከባድ ካፊር ነበረና ይሄንን ሰውዬ ለማወናበድ ፈለገ እና በገንዘብና በስልጣን ሊያታልለው አሰበና አንተን የመሰለ ሰው ይሄ ተግዜ በኋላ የመጣ የማይታወቅ አዲስ ሃይማኖት ይዘህ የሱ ካድሬ ሆነ እንደዚህ ተመጃጃል ይልቁንስ ለምንን የጋራ አንስማማማለው ይባላል። እንዴት እንስማማለን ሲለው እኔ የፈለከውን ሁሉ ገንዘብ ሰጣለሁ እና ደግሞ እድሜም አሁን እየተገባደደ ነውና ስልጣኔንም አወርሳለሁኝ አነግሳለሁ በዚህ ሀገር ንጉስ ተሆናለህ በዚህ እንስማማና የሙሳን ተልእኮ ሰርዝና እኔ ጋራ ቀጥል ብሎ ጠየቀው ይባላል። ይሄ ጊዜ ያው ለዛች ለገንዘብና ለስልጣን ሲል የነብዩላህ ሙሳን አደራ ትቶ እንደገና እዚህ ንጉስ ጋራ በመመሳጠር እሱ ጋራ ተስማምቶ ስልጣን ለማግኘት ተሰለፈ ይባላል። እና በዚህ ሰውዬ ምክንያት ነው እነዚህ አያቶች ሊመጡ የቻሉት። እና እዚህ ላይ አተይና ወአያቲና በሚልበት ጊዜ እንግዲህ ነብዩላህ ሙሳ ጋራ እያለ ብዙ የተውራት አንቀጾችን አይቷል ተረርቷል። እንደገና ደግሞ ሙሳ ነብይ ለመሆናቸው የሚያረጋግጡ ብዙ ተጨባጭ የሆኑ ሙዕጂዛዎችንም አይቶ ሲያበቃ ያን ሁሉ ተአምር አይቶ እንደገና ለዚህ ሰውዬ ገንዘብና ስልጣን ብሎ ተታለለና ተደለለ ማለት ነው። በፊተኛው አባባል የዕልም ዲን አላህ ሰጥቶት በሰፊው አቢዲም ሆኖ መቅቡለ ዱዓም ሆኖ እንደገና በገንዘብና በስም የተታለለው ሰውዬ ምሳሌ ሲሆን፣ በሁለተኛው አባባል ደግሞ በፖለቲካ ዓለም ላሉ ሰዎች ማለት ነው። የፖለቲካ ሰዎች እንግዲህ የግል ጥቅማቸውን ካገኙ ወዳጅም ጥቅም ወገንም የላቸውም እንደሚባለው፣ አሁን ስልጣን ሲያገኝ ጊዜ እንደገና የነብዩላህ ሙሳን ተልእኮ ትቶ እዛ ጥላታቸው ጋራ ወገነ። በሁለቱም በኩል እንግዲህ ታሪኩ ጠቃሚ ነውና በዚህም መልክ ተወርቷል። ያም ሆነ ይህ ሂዶ ሂዶ ሰዎች ሃይማኖታዊ ተልእኳቸውንና አላማቸውን ረስተውና ዘንግተው እንደገና ለግላዊና ለለታዊ ጥቅም እንዴት እንደሚታለሉና ተወናብደው እንደሚያወናብዱ ለማሳየትና ለማስገምገም የታሰበ ታሪክ ነው ማለት ነው። ስለዚህ ፈቅሱ ሲርቀሰሰ በማለት ይሄ ታሪክ ብዙ ጊዜ በጣም ትልቅ ምስጢር ያዘለ ነውና ተርከው ለማንም ሰው እንዲደርሰውና እንዲያውቀው አድርግ በማለት ነብዩን አዘዛቸው ማለት ነው። ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون وممن خلقنا أمة يهدون بالحق وبه يعدلون ولقد ذرأنا لجهنم كثيرا من الجن والإنس كسوچنا كأغاننتوچ بزوچون بأرغيت لجهنم فطرنا አዘጋይተናቸዋል ይላል الله سبحانه وتعالى. እንግዲህ ሰዎችና ጅኖች الله سبحانه وتعالى የፈጠረባቸውን ዓላማ ቢያውቁና ቢከተሉ ኑሮ ለክብር ነበር የተፈጠሩት ያው ለጀነት ነበር የታደሙት ማለት ነው። ዳርጉን አብዛኛዎቹ በዚህ በሱራው መግቢያ ላይ እንደተጠቀሰው ያው የሰይጣንንና የነብዩላህ አደምን ቅራኔ ታሪክ ጠቅሶ አስረድቶ ከዛ በኋላ ያ በኒ አደም ላይፍነነኩም ሸይጣን በማለት ይሄ አባታችሁ ጥላት የሆነው ሰይጣን እናንተንም ደግሞ ዲባቅ እንዳይመታችሁና እንዳወናብዳችሁ ይያለ በሚልካቸው ነብዮችና በሚወርዳቸው ክትቦች ሁሉ ደጋግሞ አደራ ይላል ይመክራል ያስተነቅቃል። ግን ይሄንን ማስተንከቂያ ባለመስማትና ባለመገንዘብ አብዛኛዎቹ ለጀሃነም የተዘጋጁ ሆነዋል ማለት ነው። እንደማይሰሙና እንደማይጠቀሙበት ስላወቀ እነዚህን ተሰዎችም ሆነ ከጅን ብዙዎችን ጀማዓዎች ለጀሃነም መድመናቸዋል አለ። እና ለጀሃነም የታደሙትና የተመደቡት ምን አይነቶቹ ሰዎችና ጅኖች ናቸው ብትል ለሁም ቁሉብ ላ ይፍቀው ነቢያ ለእነዚህ ሰዎች ልቦናዎች አሏቸው የማይረዱባቸው የሆኑ እና ልቡ ያው በደረት ደረጃ እንደሌላው ሰው ቅርጹን ይዞ ቢቀመጥም አላህ ሱብሃነሁ ወተዓላ የሚነግራቸውና የሚመክራቸውን ነገር ጠንቅቀው ለመረዳትና ለመገንዘብ የማይጠቀሙባቸው ባዶ ቀፎ ልቦች ናቸው ያዟቸው እንጂ ልብ ቢኖራቸው ኑሮ አላህ ጌታቸው የነገራቸውና የመከራቸውን ትተው የጥላታቸውን የሰይጣንን መመሪያ ባልተቀበሉና ባላስቀደሙ ነበር ማለት ነው። ولهم اعين لا يبصرون بها اهونم عينوچ አሏቸው ግን አይመለከቱባቸው ማለትም የህሊና አይኖች ማለት ነው የልባይና አላህ ሰጣቸው ነበር ያንን የተሰጣቸውን ያምሮ ወይም የህሊና አይናቸውን እውነትንና ውሸትን ለይተው ሊያስተውሉና ሊረዱባቸው አይችሉም እንደ በጋይን ያው የዛህሩ አይን ብቻ ነው የሚጉላላው ማለት ነው ولهم اذان لا يسمعون بها እንዱም ደግሞ ጆሮዎች አሏቸው ዳሩ ግን የጌታቸውን ጥሪ አያዳምጡባቸው የሰይጣንን ጥሪ ካልሆነ በስተቀር ማለት ነው እና ጆሮአቸው ተንቀርቋል የማይረባውን አባጢሩን ነገር ብቻ ነው ለመስማት እንግዲህ የሚጓጓው እንጂ እኔ ጌታቸው የምነግርና የምመክራቸው ቁም ነገር የሚሰሙበት ሆነው አልተገኙም ማለት ነው ወይም የልብ ጆሮአቸው ሐቅን አያዳምጥላቸው ማለት ነው ኡላኢከ ከልአንዓም እነዚህ እንግዲህ የተሰጣቸውን ሐዋሳት በሚገባ ለመጠቀም ያልቻሉ ከንቶች በሰው ምስል እንኳን ቆመው ቢሄዱ በሁለት እግር በተግባራቸውና በይዘታቸው ሲታዩ ልክ ከቤት እንስሳ ያልተለዩ ናቸው የተሰጣቸውን አምሮ ወይም ለጆሮና አይን እንደ ሰው ባለመጠቀማቸው ሱራቸው ሰው ቢመስልም እንደ ሰው አልቆጥራቸውም ከእንስሳው ይደመራሉ ነው የሚለው ባለማወቅና ባለመጠቀም በልሁም አዶል እንዳውም በሌላ መልኩ ሲታዩ ከእንስሳዎቹ ይበልጥ የተሳሳቱ ናቸው እንሰታዎቹ የማያውቁ የሆኑት መጀመሪያውንም የማዋቂያ መሳሪያው ስላልተሰጣቸው ነው ነዛውን የተጠቀሱት መሳሪያዎች በሚገባ ለነሱ አልተሟሉላቸው ማለት ነው ሰዎች ግን እነዚህን መሳሪያዎች አላህ Subhanahu Wa Ta'ala ሰጥቷቸው ሲያበቃ መገልገል ሲያቀታቸው መሳሪያ ተሸክሞ መተኮስ ያቃተውና መሳሪያ ሳይኖረው የተቸነፈው እኩላይ ወቀስም ማለት ነው እና በዚህ መልኩ ከእንሰታም የበለጡ ናቸው በሌላው አባባል እነ ሸረደዋ በእንደ አላህ ሱሙል ቡኩን الذين لا يعقلون እንዳለው ነፍስ ኑሯቸው ከሚንቀሳቀሱት ፍጥረታቶች ሁሉ በአላህ ዘንድ አርጉሞቹና ከንቶቹ ቢነግሯቸው የማይሰሙ ቢያሳዩአቸው የማይመለከቱ ቢያስረዷቸው የማይረዱ የሆኑት ካፊሮች ናቸው እንዳለው ሁሉ ማለት ነው እና እንግዲህ የሰው ልጅ አላህ Subhanahu Wa Ta'ala መጀመሪያ አከበረው ክብሩን መጠበቅ ሲያቅተው ግን ከወራዳዎች ሁሉ ይበልጥ አዋረደው ከእንስሳ በታች ነህ እስከ ማለት ደረሰ ማለት ነው ሱመረደድና አስፈለ ሳፊሌን እንዳለው በሌላ ቦታ እና እንግዲህ ይህ አነጋገር ተላይ ሲመለከቱት የተጋነነ ይመስላል ሰው ምንስ ቢሆን ከእንስሳ ያንሳል ተብሎ እንዴት ይነገራል ሊል ይችላል ያልገባው ሰው ግን ጠለቅ ብለው ሲያዩት እንዳውም ይህ አነጋገር ሲያንስ ነው እንጂ አይበዛም ማለት ይቻላል ምክንያቱም እንስሳዎች የቤት እንስሳቶች ባለቤቶቻቸውን ይወዳሉ ያከብራሉ የሚከለክሏቸውን ነገር ይሰማሉ የሚያዟቸውን ያደርጋሉ እና ለምሳሌ ውሻዎችን ብንወስዳቸው ባለቤቶቻቸውን አውቀው ገና ተውጭ ሲመጡ ጅራታቸውን እየቆሉ እንደዚህ እየተመደመዱ ነው በአክብሮት የሚቀበሉት ማለት ነው ሲሄዱም እንደዛው ይሸኛሉ ማለት ነው እና ቶሎ ብለው ሲጠሩት ፈጥኖ ይመጣል አለቀው መሆኑን ስለሚያውቅ ሂድ ሲለው ሲቆጣው ይሄዳል ብላ ሲለው ይበላል ጥላቱን ሊያባር ካለው ያባርራል ታዛዥ ታማኝ ነው ማለት ነው ለዛ ለአለቀው ድመትንም ብናያት ባቅሟ እንደዛው ናት የቤት እንስሳ የቀንድ ከብቶችንም በጎችንም ግመሎችንም ብናያቸው ጉልበቱ ሳያንሳቸው ለሰው ልጆች ታገልጋዮችና ታዛዦች ናቸው ባትሰለፉባቸው ቦታ ይሰለፋሉ ያዘዛቸውን ሁሉ ይሰራሉ ማለት ነው ለምን አቅል እንኳ ባይኖራቸው አለቃዎቻቸው መሆናቸውን ስለሚያውቁ ስለዚህ እንስሳ ስለሆኑ ለሁሉ ሰው እኩል አይደሉም ለአለቃቸው ልዩ አክብሮት ይሰጣሉ ውሻ እንግዲህ ለአለቃው የዛን ያህል ትሁትና እያሳየ ለማያውቀው ለሚጠላው ሰው ደግሞ አውሬ ሆኖ ይመጣል ማለት ነው ይህ እንግዲህ ጥላቱንና ወዳጁን ለየ ማለት ነው ሰው ግን ሰው ተብሎ ሲያበቃ ጅንም ጅን ሆኖ ሲያበቃ እንደ ውሻ ለባለቤቱ ታማኝ መሆን አቅቶት በአላህ ላይ ሲያምጽና ሲክድ መገኘቱ እንደ እንስሳ ነው ተብሎ ቢነገርበት ያንስ እንደው እንጂ አይበዛበትም ማለት ነው ኡላኢከ ሁሙል ጋፊሉን እና እነዚህ የተፈጠሩለትንና የመጡለትን ዓላማ ጨርሰው የዘነጉና የተታለሉ ናቸው በማለት አላህ Subhanahu Wa Ta'ala ይኮንናቸዋል ማለት ነው እና ይሄንን እንግዲህ ተገንዝበው ለካኛ ታናውቅ ከእንስሳ በታች ሆነናል ማለት ነው ብለው ልብ እንዲገዙና ወደ ቁም ነገሩ እንዲመለሱ ይሄን አይነት አነጋገር አስረዳቸው በማለት በነብዩ በኩል አስተላለፈ ማለት ነው አሁንም ይሄ እየተነገረ በየጊዜው የሰው ልጆች ተለት ወደለት እንዳውም እየባሰባቸው ሲሄዱ ይታያሉ እነሱ ግን በዚህ በሃያኛው ክፍለ ዘመን ሰለጠን መጠቅን የሰው ልጅ ወትሮ ኋላ ቀር ነበር አስተሳሰቡ ዛሬማ ሁሉ ነገር ቀድሞና በልጦ ሄዶ ይላል እሱ ግን ተተፈጠረለት ዓላማ አቋያ ሲታይ አሁንም እንደገና ወደ ኋላ ሩጫ ነው የያዘው እንኳን ሊቀድም ማለት ነው ይሄንን አላህ Subhanahu Wa Ta'ala የፈጠረበትን ዓላማውን ተገንዝቦ ለባለቤቱ ታማኝ ቢሆን ኑሮ ነበር ሰለጠነና አወቀ ሊባል የሚገባው። እና ጌታን እየካደና የግልና የእለታዊ ስሜቱ ተገዥ የሆነ በሄደ ቁጥር የእንስሳን ባህሪ ነው ያንጸባረቀው እንጂ የራሱን ስብዕና አልተከተለም ነው የሚለው ይህ አንቀጽ ማለት ነው። ወሊላሂ አስማኡል ሁስና፣ ለአላህ መልካምና ውብ የሆኑ የክብርና የማዕረግ ስሞች መጠሪያዎችና እንዲሁም የባህሪያት መገለጫዎች አሉት ማለት ነው። አላህ ረህማን ረሂም፣ አዚዝ፣ ቀሃር፣ ሶመድ የመሳሰሉት እንግዲህ በዚህ በቁርአናችን ውስጥ ወደ 99 የሚሆኑ የተለያዩ የክብርና የማዕረግ መጠሪያና መታወቂያ የባህሪ መገለጫ ስሞች አሉት ይላል። በመሆኑም ፈድዑሁ ቢሃ፣ በእነዚህ በተለያዩ የክብር ስሞችና የባህሪያት መገለጫዎች ጌታችሁን እያባበላችሁና እያወደሳችሁ ለምኑትና ጸልዩት። ጌታን ልትለምኑ ስትፈልጉ በሌላ ነገር አትለምኑ። በገሌ ይሁንብ በገሌ ይሁንብ አያስፈልግም። የራሱ የክብር ስምና የባህሪያት መገለጫዎች አሉት። ያ ረህማን፣ ያ ረሂም፣ ያ አዚዝ፣ ያ ከሪም እያላችሁ ለምኑና ጸልዩ ይላል። ወደሩ ለዲነ ዩልሂዱነ ፊ አስማኢሂ፣ የአላህን ስሞች የሚያዛቡና የሚያጣምሙ የሆኑትን ወስላቶች ደግሞ ተዋቸው። ማለትም በጌታ ስም ብቻ መወሰን ሲገባቸው የጌታን ስም ለጣዖቶቻቸው ስም እያደረጉ እያሸናደሩ፣ ለምሳሌ የሙሽሪኩ ለአረብ ያደርጉት እንደነበረው ላት፣ መናት፣ ዑዛ እያሉ ጣዖቶቻቸውን የሚሰይሙት ከጌታ ስም ጥቅስ እየወሰዱ ነበረ። ላት የሚለው አላህ ከሚለው ቃል የተወሰደ፣ መናት የሚለው መናን ከሚለው፣ ዑዛ አዚዝ ከሚለው ነው ይባላል። እና የኔን ስም እያጣመሙና እንደገና እየቆረመጡ ለጣዖቶቻቸው የሚወስዱ ወይም ደግሞ ለጣዖትን ባያደርጉት ለእኔ የሚገባኝን ስሜንና ማዕረጌን ትተው ሰው ሰራሽ ስም ለእኔ የሚሰጡና ያለ አግባብ እኔን የሚጠሩ የሆኑትን ሰዎች ተዋቸውና እኔ ራሴ በመረጥኳቸው ስምና ባህሪያት መገለጫዎች ለምኑኝና አባብሉኝ አወድሱኝ በላቸው ይላል። ፈዩጅዘውነ ማካኑ ያዕመሉን፣ እና የጌታቸውን ስም እያሸናደሉ ወይም እያጣመሙ ያለ አግባብ የሚጠሩ የሆኑት ወገኖች ወይም ተነጭራቹ ጌታን የሚክዱና ወይም የሚያጋሩበት የሆኑት በሚሰሩት መጥፎ ስራ ወደፊት ምንዳቸውን ሳያገኙ እንደማይቀሩ ነው በማለት አስጠነቀቀ ማለት ነው። ሙእሚኖች ግን ሙእሚነን ታላችሁ የአላህ ስም በግምት የሚሰጥ አይደለምና እሱ ራሱ የመረጣቸውንና የመደባቸውን ስሞች በቁርአንና በትክክለኛ ሐዲስ የታወቁትን ስሞች ብቻ እያነሳችሁ ጌታችሁን ማወደስና መጸለይ መቀደስ ይኖርባችኋል። ከዛ ውጭ ያሉት ወንጀለኞችና አስተፈኞች ናቸውና እናንተ ለነሱ ተባባሪዎች እንዲያትሆኑ ተዋቸውና ተገለሉ ይላል። ወሚን ማን ኸለቅና ኡመቱን የህዱነ ቢልሐቂ፣ እና ከፈጠርናቸው ፍጥረታቶች መካከል በእውነትና በቁም ነገር ራሳቸውንና ወገኖቻቸውን የሚመሩም አሉባቸው ይላል። አብዛኛው የሰው ልጅ አጥፊና አክቲ ቢሆንም አላማውን የዘነጋና የረሳ ቢሆንም ጨርሶ ደግሞ ዋጋቢስ ነውም አይባልም። ከፈጠርናቸው ፍጥረታቶች መካከል የኔን ጌታቸውን መመሪያ የሚያከብሩና እኔ የመከርኳቸውን የሚሰሙ የሚቀበሉም እንዳሉ አቃለሁኝ። ያን መስማት ብቻ ሳይሆን ደግሞ ወቢሄ አዲሉን፣ በተሰጣቸው መመሪያ መሰረት ራሳቸውን የሚመሩና ሌሎችንም የሚዳኙና የሚያስተዳድሩ አሉባቸው። እነሱንም ሳላደንቅና ሳላዋሳቸው አላልፍም ይላል። እና በሐዲስ እንደተነገረው لا تزال طائفة من أمتي قائمة على الحق لا يضرهم من خذلهم تأمتوش مكاكل بحق لا يميقومو برنوش كما جنيت هاي وقلوم كاما سميمت عدرس إنا النسو حق نزو سيقوازو يميقاوما اتشونا يميفتا اتناتشون ببزا كعلام اتشو فنكتش عدرقا اتشون تبلو اندتنا بحادث بقرآن بتمسا سيملكو منمي شيطان مدين ببزا بمان نيوم قزية بيت نيوم ماقر የኔን ፍቃድ የሚያከብሩና በእኔ ፍቃድ የሚመሩ ሰዎችንም የሚያስተዳድሩና የሚዳኙም ይኖራሉ አለ ማለት ነው። ይሄ እንግዲህ ለእስልምና ዋስተና ነው ማለት ነው። ምንም አለል ባጢል ካፊር ዓለምን ተቆጣጣርኩ ቢል እስልምናንና ትክክለኛ ሙስሊሞችን ተምድርገት ማጥፋት የማይችል መሆኑን ያመለክታል ማለት ነው። والذين كذبوا بآياتنا سنستدرجهم من حيث لا يعلمون وأملي لهم إن كيدي متين أولم يتفكروا ما بصاحبهم من جنة إن هو إلا نذير مبين أولم ينظروا في ملكوت السماوات والأرض وما خلق الله من شيء أن عسى أن يكون قد اقترب أجلهم فبأي حديث بعده يؤمنون من يضلل الله فلا هادي له ويذرهم في طغيانهم يعمهون والذين كذبوا بآياتنا انذيا انقصوتشاتنا يكادونا ياتبابلو ويم ياتواشو يهونوت وغنوچلا ያው በየጊዜው እየተመከሩና እየተነገሩ በሃይማኖት መመሪያዎች አንመራም እንዳውም እነሱ አላስፈላጊ ናቸው እያሉ የሚያጥላሉና የሚያስተባብሉት ተነስተግሩ ምን አይቱ ላይ ያለሙን ለጊዜው እንኳን ዝም ያልኳቸው ግመስልም በማያውቁትና በማያስቡት መልኩ አዘናግቼ አንድ ቀን ዲባክ ሳልመታቸው እንደማልቀር ነው ይላል አላህ Subhanahu Wa Ta'ala ነግሪ እነዛን ትክክለኛ ሙእሚኖች እንዲኖሩና ሁልጊዜም እንዲገኙ ከማድረግ ማለት ይሄ እንዳውም ሲያስፈልግ ጥላቶቻቸውንና ካሃዲዎችን ለብዙ ጊዜ የተውቋቸውና የረስተዋቸው መስልየ ሳዘናጋ ከቆየው በኋላ ዲባቅ እየመጣውኝ አንድ አንድ ጊዜ ለወዳጆቼ ዲል የምሰጥበትም ጊዜ ይኖራል አልፎ አልፎ አለ ማለት ነው። ወኡምሊ ለሁም እና እነዚህን ካሃዲዎችና አሰባባዎች እስከተወሰነ ጊዜ ያበላው ያጠጣው የሚፈልጉትንና የሚመኙትን ሁሉ ይያሟላውኝ ካቆየዋቸው በኋላ በመጨረሻ ቀጠሯቸው ሲደርስ ዲባቅ መታቸዋለሁ እነከ ዲመቲን የኔ ቅጣት አደገኛ ነውና ይላል ወይም ያው በእነሱ ላይ ያለኝ ቅዲ በጣም የጠለቀና የረቀቀ ነውና እነሱ ባላሰቡትና ባልገመቱን መልክ አንቆታቁታቸዋለሁ ይላል ይሄም ያው በታሪክ ሂደት በተደጋጋሚ የታየና የተረጋገጠ ሁኔታ ነው። ካፊር በተለያየ ክፍለ ዘመን በተለያዩ ክልሎች ሃያል መንግስት መሰረትን እያሉ ይፈነጫሉ ብዙ ጊዜ ግን ባላሰቡትና ባልገመቱት መልክ እንደገና አንቆታክቶ ይጥላቸውና ለሙስሊሞቹ ተራ የሚሰጥበት ጊዜ ይኖራል ማለት ነው። አሁንም ጊዜ የዚህ አይነት አዝማሚያ ነው እየታየ ያለው። ለምሳሌ ቀደም ሲል የኃይል ሚዛን በመስራቅና በመራም መካከል ተፋጥጦ ነበር የቆየው። ከተወሰኑ አመታት በፊት ግን ባልተጠበቀ ፍጥነት የምስራቁ ኃይል ተንኮታክቶ ወደቀ የሹዒያው ዓለም ማለት ነው። እና ሩሲያ በቀላሉ ትጠፋለች ብሎ የገመተ አልነበረን ሶቪየት ህብረት በዛ ወቅት ማለት ነው። እና በዛ መልክ እንግዲህ አላህ በሁሉም ነገርኛ ዓለምን ተቆጣጥረናል እያሉ ሲደነፉ የነበሩትን አንድ ጊዜ በታጥኖና አንኮታክቶ እንደሚጥል ነው ይሄ አያት የገለጸው። ይሄው በተግባርም እኛም በህይወት እያለን አይተናል ማለት ነው። አሁን ደግሞ በመዕራቡ በኩል ያለው ብቸኛ የዓለም ባለቤትና የበላይ ተቆጣጣሪ ነኝ እያለ ይፈነጫል። ከፈለገ ደግሞ ለርሱም ጥዋ የሚሰጠው መሆኑን ያታየናል አሁንም ማለት ነው። እና ወዳጆቹን እንግዲህ መጠበቅና ተንድርገት እንዳይጠፉ ማድረጉ ብቻ ሳይሆን አንድ አንድ ጊዜ በላያቸው ላይ ጫና የሆኑባቸውን አፍራሽ ኃይሎችን አዘናግቶ ሳያስቡት የሚያንቆታቁታቸውና ለሙእሚኖቹ መድረክ የሚሰጣቸው መሆኑንም ጭምር ነው የሚነግረን ያለው ማለት ነው። ይሄ ደግሞ በየጊዜው በተደጋጋሚ ባልታሰበ መልኩ ነው ሙእሚኖች በቁጥራቸውም ሆነ በኃይላቸው እዚህ ይውላሉ ተዚህ ይገባሉ ተብሎ በማይጠበቅበት መልኩ እነዛኞችን ጥላቶቻቸውን ወይም በስበርሳቸው ወይም ባልተጠበቀ ሁኔታ ድንገት ያንቆታቁትና መድረኩ ክፍት ሲሆን ሙእሚኖች እንዲነሱና እንዲቆጣጠሩት ያደርጋል ማለት ነው። ይህ ሲባል ግን እንዳ ሁሉ ነገር እሱ ይሰራዋልና ሙእሚን ዝም ብሎ አላህ ይብቃኝ እያለ ምንም ዝግጅትና እንቅስቃሴ ሳያደርግ ይጠብቅ ማለት አይደለም። አላህ እንደዚህ ረዳቸዋለሁ ያለው ባላ አቅማቸው አላማቸውን አውቀው የሚንቀሳቀሱ ለሆኑት ነውና እስከ ተንቀሳቀሱ ድረስ አላህ ጥላቶቻቸው የፈለገውን ያህል ቢገዝፉም እንኳን ይገረስሳቸው አልከፈለገ ነው የሚለው እና ይሄንንም እንደሚያሳየን ተስፋ እየሰጠን ነው ማለት ነው። አወለም የተፈከሩ ማ ቢሳህብ ሚን ጂና ለመሆኑ እነዚህ የነብዩ ተቃዋሚ የሆኑ ካሃዲዎች በዚህ በጓደኛቸው ይላል ለማስተዛዘን ነው። እዚሁ አካባቢ ተወልዶ አብሯቸው ያደገ የሚያውቁት የሚያውቃቸው በሆኑ በቅርብ ጓደኛቸው ምንም የእብደት ባህሪ የሌለበት መሆኑን እንዴት አይገነዘቡም ይላል። ነብዩን እንግዲህ ሰው እንዳይቀበልና እንዳይከተላቸው ለማድረግ አብዶ ነው እኮ የባጤ ቆጡን የሚያስለፈልፈው ይሉ ነበረ። እና ማን ነው አበደ የምትሉት? ከሩቅ አገር የመጣ ወይም ታሪኩ የማይታወቅ ሰው ቢሆን ኖሮ እንዲህ በቀላሉ ስሙን ለማጉደፍ በመከራችሁ ነበረ። ግን ይሄ ሰውዬ እኮ ከልጅነት እስተውቀት በአደባባይ በሁሉም ዘንዳ ታዋቂ ሆኖ ሁላችሁም እንደ ግል ጓደኛ ስትንከባከቡትና ስታደንቁት ታማኙ ቁም ነገረኛው እያላችሁ ስታመኳሹና ስታወድሱት የነበረው የቅርብ ጓደኛችሁ እኮ ነው መሐመድ። ታዲያ ከመቼ ወዲህ ነው ያብልህነቱ ቀርቶ እብድ ሊባል የቻለው? በማለት ምንም አይነት የእብደት ባህሪ የሌለባቸው መሆኑን ለመግለጽ ነው ማለት ነው። ኢንሆ ኢላ ነዚሩ ሙቢን እና ይህ ሰውዬ እናንተ እንደምትሉት እብደት ኑሮበት ሳይሆን ከአላህ ዘንዳ በነብይነት ስለተመረጠ እሱ የሚነግራችሁን ካልሰማችሁና ካልተቀበላችሁ አታር የሚጠብቃችሁ መሆኑን የሚነግርና የሚያስጠነቅቅ ግልጽ የሆነ መልእክተኛ እንጂ እናንተ እንደምትሉት እብድ እንዳልሆነ አረጋግጣለሁኝ አለ። አወለም የንዙሩ ፊ መለኩቲ ሰማዋቲ ወል አርድ፣ ለመሆኑ እነዚህ ከሃዲዎች በሰማያትና በመሬት አካባቢ ያሉትን ግዛቶችን አይመለከቱም እንደ ይላል። እና የአላህን ምንነትና ማንነት ለመረዳት መምለካውን ማስተዋል ይበጃል ማለት ነው። እና አንድ ባለስልጣን በአንድ አካባቢ ያለ እንደሆነ ባለው ስልጣን ተጠቅሞ ያጠቃናል እያለ ሰው ይፈራዋልና ያከብረዋል። ግን አላህ ሱብሓነሁ ወተዓላ ሰባቱን ሰማያት ከዛም በላይ ኩርሲይን አርሽን የሚያህል ዓለም ፈጥሮ እንደገና ምድርን አንጥፎ ምድርን ደግሞ በስፋቷ ያው ጋራ ተራራ ባህር ውሃ የብስ አድርጎ ሁሉን ነገር አሟልቶ ይህን ሁሉ ዓለም የፈጠረና የዘረጋ የሚያስተዳድር የሆነ ጌታ ይህንን ዓለም አስተውሎ የባለቤቱን ማንነት ለመረዳት ይችሉ ዘንዳ ሰማያትንና ምድርን ለምን አስበው አስተውለው ስለ እኔ አይናገሩም ነው የሚለው። ወማ ኸለቀላሁ ሚን ሸይ፣ ሰማይና ምድርን ብቻ ሳይሆን በእነዚህ በሁለቱ ዓለም ውስጥ የፈጠራቸው እልቆ መሳፍርት የሌላቸው የፍጥረታት አይነቶችን ለምን በልብ ሌናቸው አያስተውሉምና አይቃኙም ይላል። ወአናታ አየኩነ ቀዲቅ ተረባ አጀሉሁም፣ እነሱ ደግሞ የመጠፊያ እድሜያቸውና ቀጠሯቸው የተቃረበ መሆኑንስ ለምን አይገምቱምና አያስቡም። ፈቢአየ ሐዲቲን ባዕደሁ ዩእሚኑን፣ እና በዚህ በቁርአን የማያምኑ ከሆኑ በእንዴት አይነት መመሪያ ነው ከቁርአን የተሻለ መመሪያ እነሱ ሊያምኑ የሚጠብቁ ያሉት ይላል። እንግዲህ የሰው ልጅ እውነት አእምሮ ኑሮት አቅሉን ተጠቅሞ ብሩህና ትክክለኛ የሆነ መመሪያ መቀበሉ የማይቀር ከሆነ መቀበል ያለበት ይህን ቁርአን ነው። ይህን ቁርአን አልቀበልም ያለ ሰው ግን በዚህ ፈንታ ምን አይነቱን መመሪያ ሊቀበል ነው የሚፈልገው ያለው ይላል። ለማንኛውም አላህ ሱብሓነሁ ወተዓላ እውነቱን ደጋግሞ ከነገረና ካስጠነቀቀ በኋላ ያንኑ ስህተቱን የሚመርጥ የሆነውን ሰው በዛው በመረጥከው ስህተት ግፋ ብሎ ሊፈርድበት ይችላል። በዚህ መልክ እንግዲህ የስህተት ጎዳናን እንዲቀጥል ያደረገው ፈላሃዴ ነው፣ ከዛ በኋላ አራቂና አስተካካይ አይኖረውም፣ አንድ ጊዜ አላህ ተቆጥቶበታልና ማለት ነው። ወይደሩሁም እንዲህ አይነቶችን ስህተተኞች ይተዋቸዋል። ፊጡቅያኒ የሚያመሁን፣ በጥሜታቸው ውስጥ የሚዋኙና የሚደናበሩ ሆነው ይላል። يسألونك عن الساعة أيان مرساها قل إنما علمها عند ربي لا يجليها لوقتها إلا هو ثقلت في السماوات والأرض لا تأتيكم إلا بغتة يسألونك كأنك حفي عنها قل إنما علمها عند الله ولكن أكثر الناس لا يعلمون. يسألونك عن الساعة أيان مرساها، እነዚህ ተቃዋሚዎች አሁንም ደግሞ አንተን ለማሳሳት ስለ ቂያማ ቀን መቼ ነው የምትደርሰውና የምትከሰተው እያሉ ይጠይቁሃል። ሌላ ሊያውቁት የሚገባው ጥያቄ ያለቀባቸው ይመስል በአንተ በኩል መልስ የማይሰጥበትን ነገር እየደጋገሙ ይጠይቃሉ ይላል። ለማድረቅና ለማብሸቅ ያህል እና እንግዲህ ቂያማ ቀን ይመጣል ብለሃል። ቂያማ ቀን የሚመጣ ከሆነ የሚመጣበትንም ለተቀጠሮ ማወቅ ይኖርብሃልና ስንት ወራትና አመታት ቀረው እስቲ ንገረን ቂያማ ለመድረስ ምን ያህል አመት አለ እያሉ ይጠይቋቸው ነበር። ቂያማ ቀን ደግሞ አላህ ሱብሓነሁ ወተዓላ ለማንኛውም ነብይም ሆነ ለመላእክት እንዳልነገረና የግል ምስጢሩ እንዲያደረጋት ደጋግሞ ነው በቁርአን የሚነግረው። ባለፉትም ነብዮችና ኩቱቦች እንደዛው የተለያዩ ነገሮችን እኔ ብቻ ነኝ የማውቀው ብሎ ተናግሯል። በተውራትም በእንጂልም ከነዛ መካከል ቂያማ ቀን መቼ እንደምትደርስ ነው እና ያንን ስለሚያውቁ ለማሳሳት ቂያማ ቀን ስንት አመት ቀረው እያሉ ይጠይቃሉ ማለት ነው። አያነ ሙርሳ ማለት መታወቋ፣ ቂያማ ቀን በተግባር የምትከሰተውና የምትገለጠው መቼ ነው እያሉ እንደሚጠይቁ ነው አለ። ቁል ኢነማ ዒልሙሃ ዒንደ ረቢ፣ እና እዚህ ላይ በግምት ይህን ይመስላል የሚል መልስ እንዲያትሰጥ የቂያማ ቀን መከሰቻና መፈጸሚያ እለት እውቀቱ ጌታዬ ዘንድ እንጂ ከኔ ጋር አይደለም በላቸው። ላ ዩጀሊሃ ሊወቅቲሃ ኢላ ሁ፣ ቂያማ ቀን ያችው መከሰቻ ቀጠሮ እለቷ ሲደርስ የሚገልጻት እና የሚያረጋግጣት የለም እርሱ ራሱ ጌታ ቢሆን እንጂ። በማንም ፍጡር መግለጫ አይሰጥም ስለ እሷ መከሰቻ እለት ማለት ነው።